قل هل تربصون بنا إلا إحدى الحسنين ونحن نتربص بكم أن يصيبكم الله بعذاب من عنده أو بأيدينا فتربصوا إنا معكم متربصون قل أنفقوا طوعا أو كرها لن يتقبل منكم إنكم كنتم قوما فاسقين وما منعهم أن تقبل منهم نفقاتهم إلا أنهم كفروا بالله وبرسوله ولا يأتون الصلاة إلا وهم كسالى ولا ينفقون إلا وهم كارهون قل هل تربصون بنا إلا إحدى الحسنيين لمهنوا إن أنت بنيا يمتتبابك أثنجر قولة ملكا مجيل عندو بيهون انجيل يلا ينورالنه بلاك شوينا نري منافق وش بمؤمن وش لا يوركا سننا شمسة سننا ومن من يولدات شو የመጥፎ መስባችሁ የምትመኙት ነገር ለኛ ግን ከሁለት መልካም እድል አንዱ ከመሆን አያልፍም። ሱም እንደነው የተጠቃንና የተገደል እንደሆነ ይተብይላ ሸሃዳ ነው ያው ለጀነት ነው ምን ዘጋጀው ማለት ነው። እኛ አልጎዳንም። እንደገና ደግሞ እኛ ያሸነፍን እንደሆነ እንደውም በዚሁ በዱንያ ላይ የበላይነት አገኘን ማለት ነው። ከሁለቱ ውጭ መቼም መሆን አይቻለም። ወይ ይሸነፋል ወይ ያሸንፋል። ከተሸነፈም ለጊዜው ከዚህ ዓለም እንኳን ብንወገድም ለዛኛው ዓለም ለመልካም እድል የበቃን እስከሆነ ድረስ አልከሰርንም ማለት ነው። ካሸነፍንም ደግሞ እናንተ የምትሉት ከንቱ ይሆንና እዚሁ ዓለም ላይ የበላይነትን እናረጋግጣለን ያአላህን ዲንም እናከብራለንና በሁለቱም መልኩ እኛ አጥራፊዎች እንጂ ከሳሪዎች አይደለንም ብለህ ንገራቸው ይላል። ወናህኑ ነተረበሱ ቢኩም አንይሲበኩምላሁ ቢአዛብ ሚንዲ አው ቢአይዲና እኛ ግን ደግሞ በእናንተ የምንጠባበቀው ከሁለት ጥፋት ወይ ውድቀቶች ቢያንስ አንዱን ነው የምንጠባበቅላችሁ። ታስራጭ ሙናፊቆች ከመሆናችሁ የተነሳ አላህ ስብሐነሁ ወተዓላ ከለታት አንድ ቀን ተቆጥቶባችሁ ከሱ የሆነ መጥፈታዊ ቅጣት ያወርድባችኋል ብለን እንጠባበቃለን ማለት ነው። መቼም ይሄን ማድረጉ አይቀርምና ካልተበታችሁ በስተቀር አው ቢአይዲና ወይም ደግሞ እናንተን እያንዳንዳችሁን አጋልጦና አስተዋውቆ እኛን እንድንዘምትባችሁ ያዘንና እኛው ራሳችን በእጃችን እንበቀላችሁና እንቀጣችሁ ይሆናል። ከዚህ ውጭ አትሆኑም። ወይ አላህ ባደገኛ ቅጣት ያጠፋቸዋል ወይ እነሱን ምቷቸው ብሎ ጃሂል ኩፋር ወል ሙናፊቂን እንደሚለው አያት በእናንተ ላይ ዘመቻ ከፍቶባችሁ እኛው ራሳችን በእጃችን እንበቀላችሁ ይሆናል። ይሄ ደግሞ ሁለቱም አማራጭ ለእናንተ ውድቀት እንጂ ምንም ልማት የለውም ማለት ነው። ፈተረበሱ ስለዚህ እናንተ በእኛ የምትጠባበቁት ነገር ተጠባበቁ ከሁለት መልካም እድል አንዱ መሆኑ አይቀርምና እኛ ደግሞ እናማአኩም ተረብሱን ለክ እናንተው ጋራ እንጠባበቃለን ሲሆን ሁለቱ ቢያንስ አንዱ ጥፋት በእናንተ ላይ መድረሱ አይቀርምና ሁለቱም እንግዲህ ቡድን ይጠብቅ በወገኑ ላይ በዛኛው ተቃራኒው ላይ የሚፈጸመው ነገር በማለት ውጤታቸውን እንዲጠባበቁ ንገራቸው አለ ማለት ነው። እና በመጨረሻም የሆነውም ይሄ ነው። እነሱ እዚሁ እየተጋለጡ ይሄን አሉ እንደዚህ ሰሩ እየተባሉ ከህብረተሰቡ ዘንዳ ቅሌትን ደከናንበው በየአጋጣሚው ያው እንዲዋረዱና እንዲውጠፉ እንዲወገዱ ተደረጉ። ሙእሚኖች ግን እያደጉና እያበቡ ሄዱ ማለት ነው። ቁላም ሲቁጡ አን አው ከርሃ እንደገና ደግሞ ሙስሊሞች ነን ብለው ሲያበቃ ዘመቻው ውጡ ሲሏቸው የተለያዩ የማይረቡ ምክንያቶች በመደርደር ሲቀሩ በሉ እንግዳውስ በአካል ለመሳተፍ ካልቻላችሁ ባይሆን በስንቅና በትጥቅ እንኳ ደግፉ መዋጮ ገንዘብ ክፈሉ ሲባሉ ደግሞ ገንዘቡም ደግሞ አንከፍልም ያሉ እንደሆነ ጨርሶ ማንነታቸው ይጋለጣሉ። ስለዚህ እንግዲህ እያቁረመረሙ እያለቀሱ ይከፍላሉ እየከበዳቸው ማለት ነው። እና ይሄን የምትጠየቁትን ገንዘብ ወዳችሁም ጠልታችሁም ክፈሉ አውጡ ባላችሁ ምክንያቱም ሙስሊም ነኝ ብሎ ሲያበቃ በአካል አልዘምት ገንዘብን ማልሰጥም ማለት ስለማይቻል ምንም ከልባችሁ ነይታችሁና አጅር ለማግኘት ተስፋ አድርጋችሁ ባትሰጡም ብትወዱ በውድ ብትጠሉ በግድ አውጡ ገንዘባችሁን ለዩ ተቀበለሚንኩም ግን ባወጣችሁበት መልክ ብታወጡት ገንዘባችሁ ደግሞ በከንቱ ወጥቶ ይቀራል እንጂ ከእናንተ ተቀባይነት አያገኝም። እናንተ በኢማን ላይ ተመስርታችሁ ስለማትሰሩት አላህ አጅር አይሰጣችሁም ማለት ነው። እነኩም ኩንቱን ቀውመን ፋስቂን ምክንያቱም እናንተ ከአላህ ፍቃድ ያፈነገጣችሁ ጠማማዎችና መጥፎ ሰዎች ናችሁና ዝም ብላችሁ ያለ ኒያና ያለ እኽላስ ብታወጡት ያወጣችሁት ነገር በእኔ ዘንዳ ምንም አይነት ሂሳብ አያመጣ ተቀባይነትም አያገኝም። ከመሆኑም ጋራ ከመውጣት አማራጭ የላችሁምና አውጡ በላቸው ይላል። ይህም እንግዲህ ሁለት ኪሳራ ነው። ኢማን ቢኖራቸውና በእኽላስ በኒያ ቢያወጡት ኑሮ እነሱ ባይዘምቱ በገንዘባቸው በኩል አጅር ያገኙ ነበር። ግን ኢማን ሳይኖራቸው ገንዘቡን አውጡ ሲባሉ እምቢ እንዳይሉ ጨርሰው ሙስሊም አለመሆናቸው ሊጋለጡ ሆነ። እሺ ብለው ተልብ እንዳይሰጡ ደግሞ ኢማን የሌላቸው ሆነና ገንዘቡን ወጥቶ አጅርም ሳያገኝ ሁለት ኪሳራ አገኙ ማለት ነው። እና በዚህ መልክ ገንዘብ እንዳወጡ እዘዛቸው ነው። ወማ መናአሁም አንቱ ቅበለ ሚንሁም ነፈቃቱሁም እና እነዚህ ለዘመቻ የሚያስፈልጉ ወጮችና ገንዘቦች እነሱ ለጅተዋቸው ሲያበቃ ተቀባይነት ለማግኘት የከለከላቸው ነገር የለም ኢላ አንሁም ከፈሩ ቢላሂ ወቢረሱሊሂ ከላይ እንኳን አማኞች ነን ቢሉም ውጡን በልባቸው በአላህና በመለክተኛው የሚክዱ መሆናቸው እንጂ ሌላ አይደለም ፈደቃቸው ንጥ ያደረገባቸው ይላል ወላየቱነ ሶላተ ኢላ ወሁም ኩሳላ ሶላት እንኳን ትገዱ በሚሏቸው ጊዜ ያውም ቢያሉ እንደሆነ ካፊሮች ተብለው እንዳይጋለጡ ለመፍራት እየደከማቸውና እየተዝለፈለፉ እንጂ በነሻጧ በስሜትና በፍላጎት ሶላትን እንኳን አይሰግዱም የኸይር ስራ ደግሞ ዋና መሰረቱ ተተውሂድ ቀጥሎ ሶላት ነው እሷንም እንዲሁ እየደከማቸውና እየታከታቸው እየተመረሩ ካልሆነ በስተቀር ሶላቱንም የማይሰግዱ በመሆናቸው ሳቢያ ነው ነፈቃቸው ተቀባይነት ያጣው ወላ ዩንፊቁነ ኢላ ወሁም ካሪሁን እንደገና ደግሞ ዘካም ሆነ ወይም በተለያዩ ዲናዊ ጉዳዮች መዋጮ ገንዘብ ክፈሉ በሚሏቸው ጊዜ እንዲሁ እየከበዳቸውና እያቁረመረሙ ካልሆነ በስተቀር በደስተኝነት ስሜት የማያወጡ በመሆናቸው ሳቢያ በእነዚህ በተለያዩ ምክንያቶች ነው ነፈቃቸው በአላህ ዘንዳ ውድቅ እንዲሆን ያደረጋቸው ነው የሚለው فلا تعجبك أموالهم ولا أولادهم إنما يريد الله ليعذبهم بها في الحياة الدنيا وتزهق أنفسهم وهم كافرون ويحلفون بالله إنهم لمنكم وما هم منكم ولكنهم قوم يفرقون لو يجدون ملجأ أو مغارات أو مدخلا لولوا إليه وهم يجمعون ومنهم من يلمزك في الصدقات فإن أعطوا منها رضوا وإن لم يعطوا منها إذا هم يسخطون ولو انهم رضوا ما آتاهم الله ورسوله وقالوا حسبنا الله سيؤتينا الله من فضله ورسوله انا الى الله راغبون فلا تعجبك اموالهم ولا اولادهم ان هي النزاعات وسلاطا منافق وتجنز بوتاچو مهنا لجوتاچو انتن ያስደንቁህና ያስገርሙህ ይላል ማለትም እንግዲህ እንደዚህ አይነት የሚፋق በሽታ ተጠናወታቸው ግለሰቦች መካከል ከበርቴዎችና የብዙ ጎሳ ባለቤቶች ሆኑ ይገኙባቸዋል እንደና አብዱላህ ኢብኑ ሰሉል እንዳሉት ማለት ነው እና ሀብታሞች መሆናቸው ወይም ደግሞ የብዙ ጎሳና የልጆች ባለቤት ሆነው መገኘታቸው አላህ የወደዳቸውና የመረጣቸው ናቸው መስሎህ እንዳያስገርም እነሱ በእኔ ዘንዳ እርኩሳን ናቸው ማለት ነው እነማ ይሪዱላህ ሊዋዚበሁም ቢአዚል ሀያቲ ዱንያ ከዚህ በገንዘባቸውና በልጆቻቸው በወገኖቻቸው ግዛት الله سبحانه وتعالى ازو دنيا يوتلا يالو ليقطعچو بتا نو ميشو ينن انجلي جنزب يتقرارونا يتمكوبت اندوم دمو غوساوچاچون نالجيچاچون ينيا كو يجغنا وگنن يالو بمقراراتنا ونجل بمسرات يبلط طفات است لمغبات نو انجي ليلا منم تقما ياغنيوبتم معناتنو وتذاكا فسومهم كافرون بمترشام انسو كاديوچ يالو نفرچاچو كاكالاچو تلييتو يوتالونا يموتالونا ስለዚህ አንድ ሰው በአላህ ዘንዳ የተከበረ ነው የሚባለው በሁስነል ኺታም ሲሄድ ነው። እነሱ ግን በዚህ በዱንያ ላይ ይያሉ በገንዘብና በወገን ሲመኩና ሲኩራሩ ቆይተው ያበቃ በመቀረሻ ገንዘባቸውም ወገናቸውም ሳይጠቅማቸው ኩፍራቸውን እንዳዘሉ የሚሄዱ ከሆኑ አላህ የወደዳቸው አለመሆኑ ተረጋግጦባቸዋልና የነዚህን ሰዎች ዲን አንተ በአንቆታይን እንዳታዩ በማለት ነብዩን አለይሂ ሰላቱ ወሰለም እነዚህን ሰዎች እንዳውቋቸውና እንዲንቋቸው አደረገ ማለት ነው። ወያህሊፉነ ቢላህ እና አሁንም እነዚሁ ሙናፊቆች ይሄንን ተንኮል አባባላቸውን ታማኝነት እንዲያገኝላቸው ለማጠናከር በማሰብ በአላህ ይምላሉ። ምን ይላሉ? እነሆም ለሚንኩም እኛ እኮ ከናንተ አካልና አባሎች ነን ይላሉ። ለምን ነው የምትጠረጥሩን? ሰዋዘን መጥፎ አይደለም እንዴ? እነመር ሙሚን ነው ይኸው ተብሎ የለም እንዴ? እኛ በመናገር ጊዜ ለምን ነው የኛ ነገር ጣልቃል የምታደርጉት ይሏቸዋል። ሙሚኖች እየነቁባቸው እነሱ የሚሰሩትና የሚናገሩት ነገር አይጥማቸው። የዛ ጊዜ ደግሞ ያው ያለበት እንደሚባለው ይስማቸውና እኛ እኮ የናንተ አካሎች ነን ሙእሚኖች ነን እያሉሽ ጎተጎታሉ ማለት ነው። ወማሁም ሚንኩም እነሱ በውሸት እንደዚህ እየተባጠሩና እየማሉ የናንተ አካሎች መሆናቸውን ለማሳየት ቢሞክሩም እኛ አረጋግጣለሁ እነዚህ አይነት ክፍሎች የናንተ አካሎችም አባሎችም አይደሉም ጥራሽ አላህ ወላኪነሁም ቀውሙን ይፍረቁን ግን አባል እንዳልሆኑ እያወቁ የናንተ ወገኖችንን ይያሉ የምትመደመዱትና የሚለፈልፉት ለምንድነው ብትሩ እናንተን ስለምፈሯችሁ ነው። ማንነታቸውን ካወቃችሁና ከነቃችሁባቸው አንድ ቀን በእነሱ ላይ ዘመቻ ይከፍታሉ የሚል ስጋት ስላለ አንድ ቀን ያጠቁናል በማለት ያንን እንግዲህ ከተማጎናቸውን ሸፍነው የናንተ አካልና ባል መሆናቸውን ለማረጋገጥ ነው እንጂ የሚሞክሩት ከልባቸው ወደዋችሁና አቅራዋቸው አይደለም የናንተ አካል ነን ይያሉ የሚምሉላችሁ በማለት ያጋልጣል። ለወይጅዱና መልጃን አልበለዚያማ ከጥላቻቸው አቋያ እነዚህ ሙናፊቆች እነሱ ከናንተ ተለይተው የሚቀለሉበት ሌላ ገለልተኛ ቦታ እንደ ጋራ ተራራ ኮረብታ ቦታ ቢያገኙ ኑሮ አው መጋራት ወይም ደግሞ እንደ ዋሻ ያለ መስወሪያና መደበቂያ ቦታ አው ሙደኸለን ወይም ረባዳና ሸለቋማ ቦታ ከናንተ የሚለያቸውና የሚደብቃቸው ያገኙ ኑሮ ለወለው ኢለይሂ ወሁም ይጅመሁን ወደዛ ወደ ተገኘው የግል መጠለያ የሚገሰግሱና የሚቻቆሉ ሆነው ይፈተለኩ ነበር። ዳሩ ግን እነዚህ የተባሉት ሁሉ መጠለያዎች ታካባዩ ስለጠፉባቸውና መደበቂያውን ስላጡት እናንተው ጋራ ተቻችለው ለመኖር ወገነን ይያሉ ይሰብኳቸዋል እንጂ ትንሽ አማራጭ ቦታ ቢያገኙ ኑሮ ወዳውኑ ተተዋቹ ይሄዱና በዛኛው ቦታቸው ይመሸጉ ነበር ይላል ማለት ነው። እና ይጥላቻቸው ምን ያህል እንደሆነ እየገለጸ እየጨመረበት መጣ ማለት ነው። ومنهم من يلمزك في الصدقات كنذو كمنافقوچ مكاكل ደግሞ በصدቃ ገንዘብ አንተን የሚያማህ ወይም የሚፈጅም አለባቸው ይላል። ማለት እንግዲህ የገኒማ ገንዘብ ከመርኮ በተገኘው ንብረት ያከፋፍሉ ነብያችን አለይሂ ሰላተ ሰላም ተጀታቸው በሚሰጣቸው መመሪያ መሰረት ለተለያዩ ግለሰቦች ለየት ያለ ስጦታ ይሰጡ ነበር። እና የዛ ጊዜ እነዚህ ሙናፊቆች ከነብዩ ይበልጥ ይልቁንስ እነሱ አስተካካዮች ሆነው ይሁላችሁ አርሎ ያደረገ በማለት በመጠቃቀስ ነብዩን ይተቻቸው ነበር ያሟቸው ነበር ማለት ነው። እና ከነሱ መካከል ዝሉኮ ኢስራ የሚባለው ታዋቂ ሙናፊቅ እንደውም አንድ ቀን እሱ ይሰጥኛል ያለ ታውን በመጠበቅ ላይ ያለ ገንዘቡ ለሌሎች ታድሎ ሊያልቅ ተቃረበ። የዚህ ጊዜ ስጋቱ ገፋውና ሰይድ ሊያ መሐመድ አላቸው ይባላል። አስተካክል ስጥ እንጂ ምን ማረግ ነው ባርሎ ነው መታከፋፍለው በማለት አፋውት ተናገረ ይባላል። የዚህ ጊዜ ቀጥ ብለው አዩና ኢዳረኛ አዲላሁ ወረሱሉሁ ፈመን ያዲ አሉት ይባላል። አላህና መልእክተኛው ትክክለኛ ካልሆኑ እነሱ አርሎ የሚፈጽሙ ከሆኑ እንግዲህ በዚህ ምድር ላይ ማን ነው ትክክል የሚሰራው በማለት ሀዘናቸውን ገለጡ ይባላል። ከዚህ መካከል አብራቸው የነበረው ሰሃቢ ፍቀዱልኝና ይህን ሰውዬ ጭንቅላቱን ላውርደው በሰይፍ ሲላቸው ላ አይገባም ላ የተሐደስ الناس ان محمد يقتل اصحابه እና በይመልክ አሁን ብንገላቸው የውጭ ሰው የማያውቀው ፖለቲካችንን ያበላሻል ያው ስምን ቀጣለው ተከታዮችንም በተለያየ ምክንያት ይሰይፋቸዋል እየተባለ ደግሞ ስማችንን ያስጠፉታልና መቻል አለብን እንዲህ አይነቶችን ሰዎች ተዋቸው በማለት ዝም ብለው በትግስት አለፏቸው ይባላል። ስለዚህ እንግዲህ በጣም ከበሽተኝነታቸው ብዛት የተነሳ ነብዩ አርሎ ሊያረጉ ለራሳቸው እንኳን አንድ ነገር የማያስቀሩ ሰውዬ ለምን አስተካክለህ አታካፍልም ከማለት ድረስ ተነግሯቸዋል ማለት ነው። ፈይኑ ወጡሚና ከዛ ከሚካፈለው ንብረት ለነሱ ድርሻ የተሰጣቸው እንደሆነ እረዱ። ሌላው ሰው ሳይደርሰው ቢቀር ይረካሉ ደስ ይላቸዋል። እነሱ ካገኙ ችግር የለም ተስተካክሏል ማለት ነው። ወይም ለምን ወጡሚና እነሱ ግን ከዛ ከገንዘቧ ድርሻ ካልተሰጣቸው ይዳውን የሰጡን ከዛ ሌላ ምንም የሚገባቸው ክፍሎች ሁሉ ቢያገኙም እንኳ እነሱ መቀየማቸውንና ማማታቸውን የማይተው ናቸው። ታዲያ ይሄ ከግል ውዴታና ተራስ ፍላጎት ጋራ የተያያዘ ሁኔታ እንጂ እነሱ ከነብዩና ከስድቆቹ የበለጠ አስተካካዮችና ትክክለኞች ነው እንዳልሆነ በዚህ ይታወቃል። እነሱ ባገኙ ቁጥር ሌላው ሰው ቢያጣም ደስ ይላቸዋል። እነሱ ባጡ ቁጥር ደግሞ ሌላው ሰው ሁሉ ያገኝም ደስ አይላቸውምና ይህ ነው እንግዲህ የነሱ ድክመት ነው የሚለው። ወለው አንሁም ረዱ ማአታሁም الله ورسوله እና እነዚህ ሙናፊቆች አሁን እንዲህ መሆናቸውን ትተው አነሰም አደገም አላህና ረሱል ለነሱ የመደቡላቸውና የሰጣቸውን በደስታ ቢቀበሉና በዛው ቢረኩ ወቃሉ ሐስቡና الله አላህ በቂያችን ነው ሰይቲን الله من فضله ለወደፊት ደግሞ በተከታው ዲን አላህ Subhanahu Wa Ta'ala ከጥሩፋቱ ጨምሮ ይለግሰን ይሆናል። ወረሱሉሁ መልእክተኛውም ደግሞ ዛሬ እንኳን ያንሰንም በሚቀጥለው ዙር ደግሞ የተሻለ ለኛ ድርሻ ያረጉልን ይሆናል በማለት ቢቀበሉት ኑሮ ኢና ኢላላሂ ራጊቡን ለማንኛውም እኛ ወደ ጌታችን ትሩፋትና ጸጋ በጉጉትና በተስፋ ተጠባባቂዎች ነን ብለው ራሳቸውን ቢያረጋጉና አሁን የተገኘውን ተቀብለው ለወደፊት ደግሞ በተስፋ ቢጠብቁ ኑሮ ለነሱ በጣም የተሻለ አማራጭ ሆነላቸው ነበር። ግን አሁን የተገኘውን ነገር እነሱ እንደተመኙት ስላላገኙ ብቻ አስተካክል አሉ አደረግ ይላሉ። ወደፊት ባለው ሰው መቼም ሰውን ሰጥቶ አያጠግብም እንደሚባለው አንድ ቀን ያነሰው በሌላ ጊዜ ይጨመርለታል፣ አንድ ቀን ጨርሶ ያጣው በሌላ ጊዜ ያገኛል የሚለውን ግምት ውስጥ አግብተው አሁን የተገኘውን ነገር ተቀብለው አነሰም አደገም ወደፊት ደግሞ በመጪው ዕድል አላህም ሆነ ረሱሉ ተጨማሪ ስጦታ ይሰጡን ይሆናልና የዛ ጊዜ እንረካለን በአላህ ተስፋችን ጽኑ ነው ብለው ቢያልፉት ኑሮ በጣም የተሻለ ይሆን ነበር። ዳሩ ግን አልችላሉና ንፋቃቸው ገንፍሎ ወጥቶ ነብዩን እዲል እስከማለት ድረስ ደረሱ ማለት ነው። إنما الصدقات للفقراء والمساكين والعاملين عليها والمؤلفة قلوبهم في الرقاب والغارمين وفي سبيل الله وابن السبيل فريضة من الله والله عليم حكيم. ومنهم الذين يؤذون النبي ويقولون هو أذن قل أذن خير لكم يؤمن بالله ويؤمن للمؤمنين ورحمة للذين آمنوا منكم والذين يؤذون رسول الله لهم عذاب أليم. إنما الصدقات للفقراء والمساكين መጀመሪያውንም ምጽዋት የሚገባው ለድሆች ለችግረኞችና እንደዚሁም ደግሞ ምንም የሚልሱት የሚቀምሱት ለሌላቸው በጣም ዝቅተኛ ለሆኑ የህብረተሰብ ክፍሎች ነው ይላል። እንግዲህ ቀደም ሲል በገኒማ ነበር የተነሳው፣ በምርኮ ንብረት አከፋፈል ነበረ ትችቱ የተከሰተው። ግን እዚህ ጋር በማያያዝና በማዛመድ ስለ ዘካትና ስለ ሰደቀተል ፊጥር ስለ ሌሎችም የምጽዋት ሁኔታዎች በሙሉ አጠቃሎ ለነማን ቅድሚያ መስጠት የሚገባ መሆኑን ሊያሳይና ሊደነግግ ነው ማለት ነው። ሰደቃ ምጽዋት የሚባለው ነገር እንዲሁ ዝም ብሎ ለማንኛውም ሰው ሳይሆን ለተወሰኑ የህብረተሰብ ክፍል ናቸው። ከነዛም መካከል የመጀመሪያው ፉቀራ ናቸው። ፉቀራ ማለት የተወሰነ ገንዘብ እንኳ ቢኖራቸው በቂ ያልሆነ ገንዘብ ወይም በሌላ አነጋገር ገቢያቸው ወጫቸውን የማይሸፍንላቸው ለሆኑ ደካሞች ማለት ነው። ወልመሳኪን ማለት ደግሞ ጭርሱን የሚልሱት የሚቀምሱት የሌላቸው ወይም በተገላቢጦሽም የተረጎሙ ይኖራሉ። ምስኪን የተወሰነ ኑሮት ፈቂር ምንም እንደሌለው አድርጎ ማለት ነው። ወልአሚሊን አለይሃ እንደገና ደግሞ ይህንኑ የዘካ ወይም የምጽዋት ገንዘብ የሚሰበስቡ ለሆኑ አገልግሎት ሰጭ ክፍሎች ነው። ማለትም ከህብረተሰቡ ይህንን ዘካውን በሚሰበስቡ ጊዜ ስራ ፈተው የአገልግሎት ለመስጠት ስለተነሱ እነዚህ ደግሞ የአገልግሎታቸውን ወይም የጉልበት ዋጋቸውን ድርሻ ይደረግላቸዋል ማለት ነው። ወልሙአለፈት ቁሉቡም እንደገና ደግሞ አዲስ ወደ እስልምና በመግባታቸው ሰበብ ገና ስለ ዲኑ ጠለቅ ያለ እውቀት የሌላቸው የሆኑና በሚያጋጥማቸው ኢኮኖሚያዊ ድክመት እያመነታሉ፣ የዛ ጊዜ እንዲጠናከሩ ለእነሱ ድጎማ ይሰጣቸዋል ማለት ነው። ወፊሪቃብ እንደገና ደግሞ ባሪያ የሚባል ነገር ነበር በወትሮ ጊዜ። ያው በጦርነት ምርኮ የተያዙትን ሰዎች ባሪያ አድርገው ለግለሰቦች አገልጋይ ያደርጓቸው ነበረ። በዛ መልክ የታገቱና የተያዙ ካሉ ደግሞ እነዛን ነፃ ለማስለቀቅ የሚከፈል ድርሻ ይኖራቸዋል ማለት ነው። ወልጋሪኒ እንደገና ደግሞ እዳ ላለባቸው ሰዎች፣ ከአቅም በላይ እዳ ላለባቸው ሰዎች እዳቸውን እንዲከፍሉ መርጃ ይደረጋል ሰደቃ ማለት ነው። ወፊ ሰቢልላህ እንደገና ደግሞ በአላህ መንገድ ለተሰማሩ ማለትም ለሙጃሂዶች፣ ያው ለዲን አገልግሎት ጉልበታቸውንም ጊዜያቸውንም ነፍሳቸውንም ለመሰዋት የተነሱ ሰዎች ካሉ ለነሱ የሚያስፈልጋቸውና ትጥቅና ስንቅ ማሟያ ይሆናል ሰደቃው ማለት ነው። የዘካውም ገንዘብ ሆነ ሌላውም የተለያየ መጽዋት ክፍል ወይም ፊሰቢልላህ የሚለው ለሙጃሂዶች ብቻ ሳይሆን በአጠቃላይ በዲን ተግባር ለተሰማራ ሁሉ በማለት ተርጉመውታል። ማለትም እንግዲህ የሃይማኖታዊ እውቀት ለመሸመትም በትምህርት ዓለም ለተሰማሩ እንዲሁም ደግሞ የተለያዩ የህብረተሰብ አገልግሎት መዋቅር ላይ የተሰማሩ የሆኑ ሰዎች ሁሉ ዲኑንና ህዝቡን የሚያገለግል በሆነ ሙያ ላይ ተጠምደው የሚያገለግሉ እስከሆኑ ድረስ እነሱ ሁሉ ድርሻ ይኖራቸዋል ማለት ነው። ወብኒ ሰቢል እንደገና ደግሞ ለመንገደኞች፣ ሰው ታገሩ በሚወጣበት ጊዜ ያው አስተፈሩ ቁጣቱ ሚናል አዛብ እንደተባለው የተለያየ ፈተናና ችግር ያጋጥመዋል። አገሩ እንኳ ገንዘብ ቢኖረው ድንገት ያዘው ገንዘብ ያልቅበታል ወይም ሌባ ይወስድበታል ወይም አደጋ ያጋጥመዋል። የዛ ጊዜ እንግዲህ መንገድ ላይ ተቋርጦ አገሩ እንዳይገባ ሆኖ እንዳይቀር ለዚህ ሰውዬ ማስተናገጃና መሸኛ ድርሻ ይደረግለታል ማለት ነው። ፈሪደተ ሚነላህ እና እነዚህ አሁን የተዘረዘሩት ነገሮች ከአላህ የሆነ ውሳኔ ያረፈባቸው ናቸው። አሁን ለተዘረዘሩት ክፍለ ሰዎች እያንዳንዳቸው አላህ ሰደቃን ድርሻ እንዲሆንላቸው ደንግጎ ወስኖላቸዋል ማለት ነው። ወላሁ አሊሙን ሐኪም አላህ የሰደቃ ገንዘብ ለነማን መዋል እንዳለበት አዋቂ፣ እንደገና በአከፋፈልና በአመዳደቡ ደግሞ ስህተት የሌለበት ፍጹም ጥበበኛ በመሆኑ ለእነዚህ ነው ሰደቃን አላህ ስብሓነሁ ወተዓላ የወሰነውና የመደበው ባላቸው ነው የሚለው። ከዚህ ውጭ ያለው ግን መጀመሪያውንም ይሰጠኝ ብሎ መጠየቁ ህገ ወጥ ነው፣ እንኳን ሌላን ሰው ሊያማ ቀርቶ ማለት ነው። ومنهم الذين يؤذون النبي اهونم كنذي كمنافقوا في مكاكل دغمو ነብዩን በተለያዩ ምክንያቶች የግል ክብራቸውን በሚነካ መልኩ እያሙና እየዘለፉ የሚያስቸግሩም አልጠፉባቸውም አለ። ወየቁሉነ ሆኡዱኑን የተለያዩ ህንየቶችንና ዘለፋዎችን እየሰነዘሩ እረ የነገር በዛ እባካች ሰው ይሰማንና እንጋለጣለን ጉዳችን ይፈላል ብሎ ከነሱ መካከል ስጉ የሆነ ሰው ማሳሰቢያ ሲሰጣቸው ከዛ መካከል ደግሞ በጣም አይናውጣውና ደረቁ እንዳውም ስድቡን በመጨመር እሱ እኮ ጆሮ ነው የሚልም አለ ይላል። ማለት እንግዲህ ጆሮ ሽፋን የላትም ክፍት ስለሆነ ዝም ብላ የሚነገራትን ነገር ሁሉ መስማት ነው። አይን ግን ቆብ ስላላት የፈለገችውን ታያለ የሞ ያልተፈለገውን ነገር ገጠም አድርጋ ልታልፈው ትችላለች። ስለዚህ የንጤቱ ብዛት ምን አለ ይሄ ዙላት ኢብኑ ሱወይድ የሚባለው ሙናፊቅ ነው እንዴ የሚለው። አሁን እኛ እሱን ብናማው የተለያየ ነገር ብንልም ይሄ ነገር ቢደረስና ቢሰማም ተዛር እናደርጋለን ሂደን ሰው ዝም ብሎ ሊያጣላን ነው እንጂ እንዲህ ብሎ የነገረህ እኛ አንተን ምንም በመጥፎ አላነሳንም ግድ የለም በአላህ ይሁንብን ወላሂ ብለን ከነገር ነው መቼም እሱ ሰውን ያምናልና እንደ ጆሮ ዝም ብሎ ያቀረቡለትን መቀበል ስለሆነ እናታምነዋለን እባክህ ዝም በለው አለ ነው የሚለው። ይህንን እንግዲህ ደግ ሰውነታቸውን እንደ መጥፎ ተቆጠረባቸው ማለት ነው። ታማኝ ሰው ሀቀኛ ትክክለኛ ሰው ተንኮለኛ ያለ አይመስለውም። እና አንድ ሰው ያላግባብ አጥፍቷል ተብሎ ሲከሰስ እንደዚህ ብለሃል አሉ ብሎ ሲጠይቀው ያጥሩ ሰው አረ የለም ሰው ሊያጣላን ነገረኛ ነው እንጂ እኔ እንዲህ አላደረግኩም ወላሂ ካለው እንግዲያውስ እውነትም ነገረኛ ነው ብሎ ያን ነገር በችላታ ያልፈዋል ሰውን ስለሚያምን ማለት ነው። ይሄ ግን እንደ መጥፎ ጠባይ ተወሰደና እሱ ጆሮ ነው ያቀረቡለትን ዝም ብሎ መቀበል ስለሆነ ሰዎቹ ቢነግሩትና ጉዳዩን ቢደርስበትም እንኳን እኛ ማስተባበያ ከሰጠነው የሰጠነውን ማስተባበያ በቀላሉ ሸምድዶ ይቀበለዋል ብለው አሟቸው ማለት ነው። ለዚህ መልስ ሲሰጥ አላህ ምን አለ ቁል ኡዙኑ ኸይር ለኩም እንዳላችሁት መልካም መልካሙን ነገር ስትሰሩና ስትናገሩ እንደ ጆሮ በቀላሉ የሚቀበል ጥሩ ሰው ነው እንዳላችሁትም አለ። መጥፎ ነገር ውሸት ማጭበርበሪያ ስታመጣ ግን እሱ እንኳን ሊቀበል ቢሞክር እኔ ዝም ብዬ የማልፈው አይደለሁም እንዳያጋልጥሃለሁኝ እንጂ የምን ጆሮ ነው በል አለ አላህ ሱብሓነሁ ወተዓላ። እና ኸይሩን ነገር ስትናገሩ ነው እሱ በታማኝነት እናንተ ሙእሚኖች እስከሆናችሁ ድረስ መቼም አትዋሹም ብሎ የሚያምናችሁና የሚቀበላችሁ። ዩእሚኑ ቢላህ እሱ በአላህ በጌታው ያምናል። በአላህ የሚያምን ሰው ሙእሚኖችን በመጥፎ ነገር መገመት ስለሌለበት ነው እንደዚህ ለመቀበልም የተገደደው ማለት ነው። ወዩእሚኑ ሊልሙእሚኒን እንደገና ደግሞ አማኝ የሆኑትን ተከታዮችንም የሚነግሩትን ነገር ከመጠራጠር ይልቁንስ መቀበልና ማመንን ስለሚያስቀድም ነው። ተሷዘን ሑስነ ዘንን ስለሚያስቀድም ይኸውም እንደ ነውር ተቆጥሮበት ደግሞ ያሳማውና ያስተቸው ጀመረን። እሱ በጌታው ስለሚያምን ሌላው ሙእሚን ሁሉ እንደሱ አላህን የሚፈራ ሀቀኛ ስለሚመስለው ነው የሚቀበለው። እና ሙእሚኖች ደግሞ ሙእሚኖች ጾኑ ድረስ አላህን አልተማራል ብለው ነውና የሚሰሩና የሚናገሩት ልመናቸው ብሎ ቢያምናችሁ ይኸውም ደግሞ ነውር ተደርጎ ያሳማው ጀመረን። ወራህመቱ ሊልዲና አመኑ ሚንኩም ከእናንተ መካከል አማኝ ለሆኑ ሰዎች ደግሞ የአላህ ሽሮታና ጸጋ ነው። መጀመሪያም በሱ ሰበብ ነውና ይሄን ሂዳያ አላህ የሰጣችሁ እኔን እንግዲህ ሰበበ ረህማ የሆንኩላቸውን ሰውዬ በውሸት ያታልሉኝና ያጭበረብሩኛል ብሎ ስለማይገምት ነው እንጂ እንደናንተ ብልጥነት ገዶት አይደለም ማለት ነው። ወለዚነ ዩዱነ ረሱለላህ ለማንኛውም እንግዲህ የአላህን መልእክተኛ በዚህ መልክ የሚያውቁና የሚያስቸግሩ የሆኑት ወገኖች ለሁም አዛቡን አሊም ለእነሱ እጅግ አሳማሚ የሆነ ቅጣት ተዘጋጅቶላቸዋል በማለት ይዝታል። يحلفون بالله لكم ليرضوكم الله ورسوله أحق أن يرضوه إن كانوا مؤمنين ألم يعلموا أنه من يحادد الله ورسوله فأن له نار جهنم خالدا فيها ذلك الخزي العظيم يحذر المنافقون أن تنزل عليهم سورة تنبئهم بما في قلوبهم قل استهزئوا إن الله مخرج ما تحذرون يحلفون بالله لكم ليرضوكم እና እነዚህ ሙናፊቆች በጌታችሁ በአላህ ስም ይምሉላችኋል የነሱን ውሸት ውነት አስመስለው እንድትቀበሉት ሊያስችሏችሁ ማለት ነው። والله ورسوله حق الجزور እናንተን ከማትወደዳቸው በፊት ግን አላህና መልእክተኛው ይበልጥ ሊያስወድዷቸው የሚገቡ መሆኑን ትተው እናንተን ሊያሳምኗችሁ ይሞክራሉ። እንካኑ ሙእሚኒን እንደሚሉት አማኞች ከሆኑ ሰው እንዲወደኝና እንዲያምነኝ ከማለት በፊት ይልቁንስ አላህ እና ረሱል እንዲወድኝና እንዳምኝ ማለት መቀደም ነበረበት ማለት ነው። አለም ያለሙ ለመሆኑ አያውቁ ምን እነዚህ ሙናፊቆች አነሁ ቁም ነገሩ መን ዩሐዲቢላህ ወረሱለሁ አላህንና ረሱልን የሚቃረን ወይም የሚጻረር የሆነ ሰው ፈአነ ለሁ ናረ ጀሀነም ለእርሱ የጀሀነም እሳት የተመደበችለት መሆኑን خالدا فيها بس اوت لزلالم نواري سيون ذلك الخزي العظيم نا بجيس باكر ادمية بدنيا لي الله قارا انا رسول قارا تقاراني هونو فمشى الرشالة جهنم بجي ملك ممدف بطان كوردت هلو اي كفو يكفانا يكبد وردت يه مهونون ماوك نبرا باتشو الناس دنيا النجر شلب لو ودقون بمتو يا الله انا يا رسول النجر አራምቻት እቀነውበት እናንተ እንድትወዷቸውና እንድታምኗቸው ይጥራሉ ማለት ነው። ይህዘሩል ሙናፊቁን አሁን ምን እነዚህ አስመሳዎች የሆኑ አጣላዎች ይጠነቀቃሉ። አንቱነ ዘላለይም ሱረቱን ቱነብኡም ቢማ ፊቁሉቢሂም በልቦናቸው ውስጥ አጭቀው የያዟቸውን የኒፋቅ በሽታዎች የሚያጋልጡ የቁርአን ምዕራፎች እንዳይመጡባቸው በእጅጉ ይፈራሉና ይሰጋሉ አለ። እንግዲህ በወዳቸው ወህዩ የአላህ ቃል መሆኑን ያውቃል ማለት ነው። በመሆኑም የምናስረውንና የምንሰራውን ነገር አላህ ሱራ አውርዶ ጉዳችንን እንዳያፈላው ይያሉ ይጨነቃሉና ይሸማቀቃሉ። ቁል ኢስተዚኡ እስተዚኡ ድረስ ቀልዱ አሽፉ ባላቸው ኢነላህ ሙኽሪጁን ማ ተህዘሩን አላህ ከለታት አንድ ቀን እምትፈሩትና እምትጠነቀቁትን ነገር ሳያወጣውና ሳያጋልጣችሁ እንደማይቀር ነው አላቸው ማለት ነው። እና እንግዲህ እንዳለውም በዚህ ሱራ ውስጥ የወሚንሁም ወሚንሁም እያለ በየዘርፉ ያላቸውን ልዩ ልዩ ባህሪ በማጋለጥ ጉዳቸውን አፈላባቸው ማለት ወልኢን ሰአልተሁም ለየቁሉነ ኢነማ ኩና ነኹዱ ወነልዐብ ቁል አቢላሂ ወአያቲሂ ወረሱሊሂ ኩንቱም ተስተህዚኡን ላ ተዕተዝሩ ቀድ ከፈርቱም በዕደ ኢማኒኩም ኢንዕፉ አን ጣኢፈትን ሚንኩም ኑዓዚብ ጣኢፈተን ቢአነሁም ካኑ ሙጅሪሚን። ወለኢን ሰአልተሁም እነዚህን ሙናፊቆች በአንተ ሲቀልዱና ሲያሸፉ ለምንድን ነው በእኛ ምትሳለቁት ብለህ ብትጠይቃቸው ለየቁሉነ በመልሳቸው እንዲህ ይላሉ ኢነማ ኩና ነኹዱ ወነልዐቡ እኛ እኮ አሁን የእርሰውን ስም ያነሳ ነው እንዲሁ ዝም ብለን ጊዜውን ለማሳለፍና መንገዱን ለመቁረጥ ሰው ስራ ሲፈታ ወዳጁን ያማል እንደሚባለው አይነት እንደውን ብለው አመጣው ወሰደው እያን ለመጫወትና ለመዝናናት ያህል ነው ይላሉ። ነኹዱ ማለት እንግዲህ የምንጠልቀው በዚህ በሆነ ባልሆነ ወሬ ማለት ነው። ወነልዐቡ የምንዝናናውና የምንጫወተው ጊዜውን ለማሳለፍና ድካሙን ለማረሳሳት ፈልገን እንጂ እርሰውን ለመጥላትና ለመኮነን አይደለም ይሏቸው ነበር። ማለትም ወደ ተቡክ ዘመቻ ሲሄዱ ነቢዩን ያሙ ነበር እንደ ጉርብ ሰርተው ብቻቸውን ተመልከቱ የኛ ጀግና ሮሞችን ከተቡክ ሊያወጣ የመጀመሪያ ታሪክ ሊሰራ አሁንስ እንደ አረም መስሎት ዋጋውን ያገኛል እያሉ ያሙ ነበር። ይህንን ይሉሃል ብሎ ጅብሪል ሲነግራቸው ጠሩና እንዲህ እንዲህ ስትሉ ነበር አሁን ሲሉ ጊዜ ለመካድ አቃታቸው። ነገሩን ብለነዋል፣ ግን ያው ሰው ስራ ሲፈታ ወዳጁን ያማል ይባላል አይደለም። እርሰውን ባናከብረውት ኑሮ እርሰው ጋራ ዘመቻ እንወጣም ነበረ። እና ስራ ዝንፈታ ግን ዝም ብለው አመጣ ወሰደው መንገዱ ድካሙ እንዳይሰማን ለመቁረጥና እንዲሁ ዝም ብለን አፋችን ስራ እንዳይፈታ ለመዘባረቅ ያህል ያልነው ነው አሉ። ቁል አቢላሂ ወአያቲሂ ወረሱሊሂ ኩንቱም ተስተህዚኡን ታዲያ ሌላ ማሾፊያና መጫወቻ አለቀባችሁና በአላህና እንዲሁም በአንቀጦቹ በመለክተኛው በነቢዩ ነው እንደምትቀልዱትና የምታሾፉት ጊዜ የምትቆርጡት ብለህ ሲጠይቃቸው እና እናንተ እውነት ሙእሚኖች ብትሆኑ ኑሮ በአላህና በረሱሉ በአንቀጡ ሳይሆን ሌላ ብዙ መዝናኛዎችና መጫወቻዎች አማራጮች ነበሯቸው አይደለም እንዴ? ከመጫወቻ ሁሉ ለምን እኛ ተመረጥን በላቸው ይላል። ላታተዝሩ ይህ ያልሆነ ምክንያት አትደርድሩ ቀድ ከፈርቱም ባዕደ ኢማኒኩም መጀመ